ትርጉሜ ያገኘው አንተ አንተ ጌታዬ ሕይወት ትርጉሜ ያገኘው አንተ አንተ ጌታዬ የፍጥረት ወላጅ የያዋል ምንጭ ያኔ ስትሰራ በጅህ በጅ ምን ነበር ያሰብከው እንደሆነልኝ በሕልሜ እንዳገና ምን ነበር ያሰብከው እንደሆነልኝ በሕይወቴ እንዳገና አንተ አካላቴን በሙሉ ፈጥራቸው በእናቴም ማኅፀን ውስጥ ተጽፈኛ እጅ ነው የሠራ የፈጠረኝ ሰው ያረገ የልብን መሻት ትሠራ መኖርን ብየሰት እጅ ነው የሠራን የፈጠረኝ ሰው ያረገ የልብን መሻት ትሠራ መኖርን ብየሰት መኖር ትርጉምን ያገኘው አንተ አንተ ጌታዬ ሕይወት ትርጉምን ያገኘው አንተ አንተ ጌታዬ የፍጥረት ወላጅ የሕያዋን ምንጭ ያኔ ስትሠራ በጅ ስታ በጅ ምን ነበር ያሰብከው እንደሆነልኝ በሕልሜ እንዳገናኘን ምን ነበር ያሰብከው እንደሆነልኝ በሕይወቴ እንዳገናኘን እንደሆነልኝ በሕልሜ better yasakel and your ele beveti and I can Si è minore pace per la luce Canta e te vedevoli per la luce Fecat che la luce Asche per me vendirla in lide Nuro ialica un nuro and I can have